Cu toată zica tălai ce, găruzai că mai frâce. Grată ca pe ce mi-a meu, s-a dus în ea Gatsala Sivan Nidhwata Alain Jamayin Kekr Amta Chattuzu Amlaak Yandu Upaat Yekom Kipat Minir Tishtinat Silenj Bafir Aad Agar Me Jamayin Awal Kuin Kroche Tasa Jinnatin Siyai Tanakaray Dihalany Nigir Jamray Ya Abraham Ya Isaac Ya Jacob Nene Nyamlak Ziyabhir Latalak Siratan Marichalew Svein Indit Merafal Nikalew Silen Chirash Ejibun Denakat Nemanany Viyehras Tayew ስደተኛ የሆን በክተባቂ እንደተመረጥኩኝ ሆኝ በቂ አፌም ተብታባ ነው ላልችልበት ቢቀር ይሻለኛል ኃላፊነት እያልኩኝ ስናገር እንዲህ አለኝ ያለ የሚኖረው እግዚአብሔር ነው ስለዚህ ካንተ ጋር ሆናለው በመንገድ ሰጥሃለው ለፈርዖን እኔ እጄሃለው ስቢን ልቀቅ ብለህ ንገር በትርህን ይዘህ ሂድ በርታ ይዞ ወንድምህም አሮን አለ ጎን እያለ ሲነግረኝ እንዴት ሚስጥሩን እጅግ አስደነቀኝ አጠራሩ እዚህ ታላ ጥሪ ማልገባ እግዚአብሔር ሲመርጠኝ በርሱ ሥራ የተናቅሁት ዕብራዊውን ሰው ከብዙ ሕዝብ መሃል የታየነ መገረም ሞልቶብኝ ብዙ ሳስብ ራሽ መሪ አረገኝ የብዙ ግዝ አምላኬ ሰው አድርጎኝ ሰው መራለው እዚህ ታላቅ ክብር ተሹሜያለው የእስራኤል ንጉሥ ባርነት አስፈትቼ ለእርሱም ዳቀመለት መጠቀሚያ ዕቃው አደረገኝ ጸጋውን በሕይወቴ ባበዛልኝ አምላኬ ይድረሰው ምስጋናዬ ሮጥለታለው እስከ እርጅናዬ ሥጋዬ ከባሪ ቢያጣ እንኳ ነፍሴ ታርጋለች ወደ አምላኳ አምላኬ ይድረሰው ምስጋናዬ ሮጥለታለው እስከ እርጅናዬ ሥጋዬ ከባሪ ቢያጣ እንኳ ነፍሴ ታርጋለች ወደ አምላኳ አምላኬ ይድረሰው ምስጋናዬ ሮጥለታለው እስከ እርጅናዬ ሥጋዬ ከባሪ ቢያጣም እንኳ ነፍሴ ታርጋለች ወደ አምላኳ ወደ አምላኳ ወደ አምላኳ ወደ አምላኳ ወደ አምላኳ ወደ አምላኳ